እኔ አንተ ልጅ አለ የዘላለም ተስፋ በቤት አለው እስካሁን ተጉዤ እየዘማመርኩ በገና ይርሼ ምን ሆናለው ጌታ ምን ሆናለው አንተና ግቻለ